ሌላ በኩል ደግሞ ባለፈው ሳምንት መጨረሻ በመዲናይቱ ቤይሩት የሊባኖስ ጎልማሶች አንዲት ኢትዮጵያዊትን በሀገሯ ቆንስል መስሪያ ቤት ደጃፍ በኃይል ወደ መኪና ለማስገባት ጸጉሯን ይዘው መሬት ለመሬት ሲጎትቷት የሚያሳየውና የሊባኖስ ቴሌቪዥን ያስተላለፈው አሳዛኝ ፊልም ኢትዮጵያውያንን አብዝቶ ያስቆጣ ሲሆን ኢትዮጵያውያኑ ድርጊቱን በጥብቅ አውግዘውታል። የሊባኖስ መንግስት የሰራተኛ ሚኒስትር ሳልም ጀርሳቲ መስሪያ ቤታቸው የስራና ስሪ መስሪያ ቤቱንና ግፍ ፈጸመ የተባለውን ጎልማሳ ለጥያቄ ማስጠራታቸውንና በወንጀሉ ፈጻሚዎች ላይ ክስ እንደሚመሰረት ማስታውቀዋል። ጉዳዩን በቅርብ የተከታተለው ዘጋቢያችን ነብዩ ሲራክ የተጎጂዋ ጤና በተረጋጋ ሁኔታ እንደሚገኝ ለጉዳዩ ቅርበት ያላቸው ነዋሪዎችን በመጥቀስ አስታውቋል። ነብዩ የቆንስል መስሪያ ቤቱን ባለስልጣናት ለማግኘት ያደረገው ተደጋጋሚ ሙከራ ባይሳካለትም በሊባኖስ ቤይሩት የኢትዮጵያ ኮሚኒቲ መስሪያ ቤት ኃላፊዎች፣ የሊባኖስ መንግስት ከፍተኛ ባለስልጣናትና ነዋሪዎች ከረድኤት ድርጅት ጋር በመሆን ለነዋሪው ድጋፍ የሚሰጡትን አንዳንድ ኢትዮጵያውያንን አስተያየት በማካተት ተከታዩን ዘገባ ልኮልናል። አሳዛኙን ዜና የተከታተሉ ኢትዮጵያውያንና ሊባኖሳውያን ድርጊቱን በጸና አውግዘውታል። ድብደባ መፈጸም የተከለከለና ተቀባይነት የሌለው ነው። የተፈጸመውን ወንጀል የቆንስል መስሪያ ቤቱ እንደሚከታተለው ሰምተናል። እኛም በደዩ ለፈጸሙት በደል ቅጣትን፣ ተበዳዩ ለተፈጸመባት የህግ ጥሰት ፍትህ የምታገኝበት መንገድ እናፈላልጋለን። በተለይም በሀገሯ ዲፕሎማሲያዊ መስሪያ ቤት በር ላይ ይህ መሰል አስነዋሪ ድርጊት መፈጸም ኢትዮጵያውያንን ያስቆጣ ሲሆን ግፍና በደሉን የሚያሳየው ፊልም በፌስቡክ፣ በዩቲዩብ እና እንዲሁም በተለያዩ ኢትዮጵያውያን ድረ ገጾች በመሰራጨት ላይ መሆኑ ታውቋል። የክብር እንኳን ትንሽ ሳይሰጡ ፊት ለፊት ኢምባሲ ላይ እነሱ ያደረጉት ነው። ይሄ የተለመደ ነገር ነው። እኛ እዚህ ከተማ ውስጥ ልጆቻችን የሚመጡት ኑሮ ለማሻሻል ለመስራት ነው። ህግ ፊት መቅረብ አለበት። የቴሌቪዥን ጣቢያው ጉዳዩን ይፋ እንዳደረገው የሊባኖስ መንግስት የሰራተኛ ሚኒስትር ሳልም ጀርሳቲ ድርጊቱን በማውገዝ መስሪያ ቤታቸው አስፈላጊውን እርምጃ እንደሚወስድ ቃል ገብተዋል። መስሪያ ቤታችን ስራና አሰሪ ኤጀንሲውን፣ ድርጊት ፈጻሚውና ተባባሪዎቹ የመስሪያ ቤቱ ባልደረቦች በአስቸኳይ ሰኞ እንዲቀርቡ ጠርተናቸዋል። በተፈጸመው ወንጀል ላይ ክስ ተመስርቶ ምርመራ እየተደረገ በመሆኑ አስፈላጊው ሁሉ እርምጃ የሚወሰድ ይሆናል። የሰራተኛና አሰሪ አገናኝ ኤጀንሲ ባልደረባ የሆነው አሊ ማፉዝ ለጊዜው ቢሰወርም በፊልሙ በተገኘ የመኪና ታርጋ ቁጥር ሊደረስበት መቻሉን ተጠቁሟል። አሊ ማፉዝ ይህን መሰል እርምጃ ሊወስድ እንዴት እንደደፈረ ተጠይቆ ሲመልስ ይህች የትራሷ ልታጠፋ ከሶስት ጊዜ በላይ ተደጋጋሚ ሙከራ በማድረጓ ወደ ሀገር ቤት ለማሳፈር መሞከሩን እንጂ ምንም አይነት የኃይል እርምጃ እንዳልወሰደባት በአደባባይ የታየውን እውነት ለመካድ ሲሞክርም ተመልክቷል። በአንጻሩ ይህ መሰል ድርጊት የተፈጸመባት ኢትዮጵያ ይሁን በመስኮት በልኮና ራሷን ወርውራ ለማጥፋት ሞክራለች ተባለው ውንጀላ ከእውነት የራቀ መሆኑን በአስተርጓሚዋ በኩል አስታውቃለች። ሐኪሞች ወጣቷ ራሷን ለማጥፋት ስለመሞከሯ ጠይቂያት ብሎኝ ጠይቂያት ስትመልስ ከፍተኛ ገንዘብ ከስክሳ ልጆቿን ለማሳደግ ተሰዳ እያለ በመስኮት ራሷን ለማጥፋት ምንም አይነት ሙከራ አለማድረጓን ገልጻልኛለች። በተፈጸመው ወንጀል ዙሪያ አስተያየታቸውን የሰጡት በሊባኖስ የኢትዮጵያ ቆንስል አቶ አሳመነው ደበሌ በኩላቸው ድርጊቱ እንደተፈጸመ ለፖሊስ አመልክተው ጉዳዩን በዚያ በኩል የተከታተሉት መሆኑን ጠቁመዋል። ቆንስሉ በማከልም ለረጅም ጊዜ በኤምባሲው ዙሪያ ጸጥታ አስከባሪዎች ባለመመደባቸው ይህም መሰል ህገወጥ ድርጊት በተደጋጋሚ እንደሚፈጸም ሳይደብቁ በመናገር የሊባኖስ መንግስት በጉዳዩ ላይ ትኩረት ሰጥቶ የጸጥታ ኃይል እንዲመድብና የዜጎችን መብት በማስከበር የተቻለውን እገዛ እንዲያደርግ ተማጽኗቸውን አቅርበዋል። በጉዳዩ ዙሪያ ካናገርኳቸው የኢትዮጵያ ኮሚኒቲ ኃላፊዎች መካከል ወይዘሪት መሰረት ወርቅነህ በበኩላቸው ለተገፊዎች መጠለያ ከማዘጋጀት ባለፈ ህግ አዋቂ ጠበቃ ከመቅጠር የደረሰ እገዛ ለማድረግ እየሞከረ ቢሆንም ከችግሩ ግዝፈት አንጻር በዜጎች ላይ የሚደርሰውን ግፍ ለማስቆም እንዳልተቻለ ያስረዳሉ። ዛሬ ፊት ለፊት የታየ ነገር ስለሆነ እዛ የበለጠ ብዙ አስጠቃቂ ነገሮች ነው የሚደርሱ ያሉ። አሁን ለጊዜውም እንግዲህ የኢትዮጵያ ኮሚኒቲ በታላቅ እንቅስቃሴ ላይ ነው ያለው ይህን ነገር ለመቀነስ እና ትልቁ ነገር ምንድን ነው፣ ከዛ የሚመጡ ልጆች ምንም አይነት መረጃ የላቸው። አንደኛ የሚገቡት ህገወጥ ነው። ከኢትዮጵያ ሲወጡ ቤሩት ብለው አይደለም የሚወጡት፣ ሱዳን፣ ኬንያ ምናምን ነው የሚለው ቪዛቸው እና ከዛ በኋላ ነው ሌላ ቪዛ ተመቶላቸው ወደ ቤሩት ሊገቡት። ማለት በህገ ወጥ አዘዋዋሪዎች በኩል ነው በጣም ከፍተኛ ስርቅጣት ነው እያደረጉ ያሉ። በዛ ላይ ከዚህ የሚሸጧቸው ልጆች ራሱ የሁለት የሶስት ወር ደሞዛቸውን ይወስዱባቸዋል። ያ ወዲያውኑ አምሯቸውን ይነካና ብዙ አሰቃቂ ስራዎች ነው የምታዩ። ችግሮች ቱን ከፎቅ ይጥላሉ። የማበዱ ነገር በጣም እንደ ኖርማል ነገር እየተቆጠረ ነው። በጣም ብዙ ሰው ነው ወደዚህ ሁኔታ የሚሄደው እና ራሱ ኮሚኒቲው ፋክቱን ወላይ ነው ምን ነገር ለማቋቋም ያለችበት ሁኔታ ምን ይመስላል? በአሁኑ ሰዓት አሁን ያለችበት ሁኔታ ጥሩ ነው። ልጅቷን ትላንትና እንዲሁም አምባሳደሩ ሄደው አናግረዋታል። ስትናገር ምንድነው ከቤት ቤት ሲቀይሯት ትንሽ ውስጧ እንደተረበሸና ያስን ጊዜ ማለት እንዳጣታት ነው የተናገረች። ይሄ ነገር ከብዷል፣ መፍትሄ የለም። ለጀርመን ድምጽ ራዲዮ ነብዩ ሲራክ ከሳውዲ አረቢያ። አድማጮች ስለ ኢትዮጵያውያኑ ችግር በቀረቡት ዘገባዎች ላይ አስተያየታችሁን በእጅ ስልካችን ላኩልን። የእጅ ስልክ ቁጥራችን 0049 172 266 6944 ነው።